الله وبركاته. سلامت من النجلة درسنا فسوف يأتي الله قرصنا ونرمين. بسم الله وقوله تعالى كذين جمر هذا وقوله تعالى فسوف يأتي الله بقوم يحبهم ويحبونه بنما النبري تترقوا الله አቡ በከርና ጀሽ ናቸው ተብሏል ቁርአን አያው ግን ወረደው ድሮ ነው አይደል በነብዩ በህይወት ዘመን ወረደው ግን የተተረጎመው ኋላ ላይ በእና አቡ በከር ሲድቅና ወጀይሹ ነው አቡ በከር ሲድቅና ጀሽ የመሰለ ሙርተድን የሚዋጋ ሁሉ ዝቻ ውስጥ ይገባል ማለት ነው ወቀውሉሁ ተዓላ እንላህ ይሁብ ለዲና ይቃትሉነ ፊ ሰቢል የሚለው እንመለከታለን እንላህ አላህ ይሁብ ለዲና እንዛኒ ወጃቸዋል ይቃትሉነ የሚፋለሙትን ፊ ሰቢል بسجودان على جميع سلمه تنسوش الله يوجهك اخبار منه الله يجنكرن اخبار منه كجيتا يمطى زجبا نو معناتني يوجهك الله انذا ميواغوتن يالنا مؤكد يتتناكره نو انه سبحانه قرات يتجباو جيتاچن يحب اندميوت من يتصفى يتجلصن كله بهذه الصفه بذيك بحر يتجلصن كله اندميوت يتتناكره زجبا نو የተጠናከረ ንግግር ነው የነገረን ማለት ነው አላህ ደግሞ አፍቀድ የተጠናከረ አላህ ስብሐነ ጥላት የተገባው ጌታችን ይሁብ ይወዳል ማን የተፈፈ የተገለጸን ሁሉ የሃዲህ ሲፋ በዚች ባህሪ ምን በሚለው ባህሪ ቀንፉ ውስጥ ያለው አለዚነ ይቃትሉነ ፊ ሰቢሊ በሱ መንገድ ላይ የሚዋጉትን ሰዎች ይወዳቸዋል በምን ባህሪ የተገለጹትን ማለት ነው በሱ መንገድ ላይ የሚዋጉትን የሚሳለሙትን ሰዎች ይወዳቸዋል አይ ማለትም الذين يقاتلون في سبيله مالك يجاهدون يمصالموا يمواغوا باموالهم بنبرتوچاتهم وانفسهم بنفسوچاتهم يمواغوا لمن لاعلاء كلمات الله يا الله قال لي بلا يندون وليس حميه لا حميه ما ادلم لجننتم ما ادلم لوجنم ما ادلم لزرم لملاسم لقوانقوان سايحون لتكون كلمه الله هو العليا منهم عليه الصلاه والسلام تتيقوا نبر ለወንኔ የሚዋጋለ ለእኔም ይዋጋለ ወንድ እንድባል የሚዋጋለ የትኛው ነው ሲሰብልላ ስላቸው ነብዩ አለይሂ ሰላቱ ወሰለም من جهاد لتكون كلمة الله العليا يا الله قال በላይ እንድትሆን ብሎ የተዋጋተው ሰሆል ሙጃሂድ ሰሆል ሰብልላ ያን በአላህ መንገድ ላይ ተዋደቀ የሚባለው ስለዚህ ይጃሂዱነ ቢአምዋሊሂም በንብረታቸው የሚዋጉ አንፉሲን በነፍሶቻቸው لتكون كلمة لإعلاء كلمات الله يا اللهን قال በላይ ለማድረግ አይ ከሊመቱ لا اله الا الله የበላይ እንድትሆን የተዋጋ ያኑ ሙጃሂድ የሚባለው ማለት ነው እነዚህን ሰዎችን አላህ የሚወዳቸው መዋጋት በነፍስ ብቻ ነው አይደለም ሰይፍ መንገዝ ብቻ አይደለም ቢልአምዋል በአምዋልም መዋጋት አለ በማውጣት ወልአልሲና በመላስም መዋጋት አለ መከራከር የሚመጡትን በሁጃ ማያዝ አህባሽን ይመስል በሁጃ ማቆም እንጂ እሱ ላይ ሰይፍ መንገዝ ማለት አይደለም ጂሃድ የተለያዩ አንዋዕ አለው الذين نزلوا وداتوا يقاتلون في سبيله بس من قال لا يمواجهون يمصالمون اي يجاهدون يمواجهون باموالهم بنبرتوچاتهم وانفسهم بنفسوچاتهم لاعلاء كلمات الله يا اللهن قال يبلاي لما ادلك لا اله الا الله ما لكم صفن صف كرتو يمواجهوا صفن مسمرتاتهم ايففون انفسهم راساتهم صف كرتو ما لكم اقواماتهم عند القتال بطورنت جزي طوراو دما لاي مسمر ሶክ ተርተው ወላ ያዝሉነ የማይለቁ ሆነው አንአማኪንህም ቦታቸውን ሳይለቁ የሚዋጉትን አላህ ይወዳቸዋል ቦታቸውን ሳይለቁ ያዝሉነ የማይለቁ ሆነው አንአማኪንህም ቦታዎቻቸውን የተመደቡለትን ቦታ ሳይለቁ የሚዋጉትን አላህ ይወዳቸዋል ፈአነው ልክ ምሳሌቱን ሲነገር ሶፋ ተራራቸው አስላቱ አስፉ ፊ ሶላቲ ምንድነው ምሉት ሙፈር ትንሹ ነው ትንሹ ፍርአት ነው ጀሃነም ላይ ያለው ሶፍ ግን ያስፋናል لك النبي عليه الصلاه والسلام كان كان يصفهم صف يسرعوا نبر في الجهاد كما يصفهم في الصلاه بصلاه ليس صف اللي يسرعوا له صفا صف ترتوا اي يصفون انفسهم راساتهم مسمر ترتوا عند القتال بطور او دماو لاي بطورنته غزي ولا يزولون يما يلقوا هنا انا ماكنهم كبوتاوچاتهم كتمدبوبت بوتا سايلق ينواغوتن الله يوداتهم جسم عليه يفتنكم باكم من الساعه كانهم لك بنيان جند مثلو مرصوص مرصوص بلوكيت كيازه معناته مرصوص معناته يتتغاغا بلوكيت يتتغاغا دينغا لكن ده زهو እንደ ግንብ ማለት ነው እንደ ግንብ መርሱፍ ነው ካንነው ምልክ ቡንያኑን ግንብ መስለ የሚዋጉ አንዱ ገባ አንዱ ወጣ ያለ ሳይሆን በትክክል ማለት ነው ፖዚሽኑን ጠብቁ መርሱፍ የተገነቡ ልክ ቡንያን ህንጻ መስለው መርሱፍ ድንጋይ ወንም ብሎኬቱ የተጠጋጋ ማለት ነው የተያያዘ የተደጋገፈ ቀጥ ረስቆ የተጠጋ ሆኖ بعضه كفيل ببعض በከፊሉ የተጠጋጋ ማለት ነው ወተራሱ الى لدل امام استوى اعتدل وتراصوا في الخلل البلد اعتد استوى تستكاكلوا واعتدلوا وتراصوا فتجاغوا مالكم تفلق ما ذر ذر اعتبلوا كفتك عبتكتروا سيطان ما يتكبارك يا مالكم مرسوس مالكم مالكم يتتجاغوا يتياغوا هونو مالكم قلن لقون تتجاغوا متاكسلاتوا كفتك سيفتروا قد رصوا بعضه ببعض عنده بليلو يتياغوا هونو مالكم مياز متتجاغات مالكم መጠጋጋት ማለት ነው ወልዚቃ بعضه ببعض كفيلو بكفيلو يتياذ يتكفلقه ሆኖ ማለት ነው الزاق ማለት መያያዝ ነው መነካካቱ الزاق ይባላል ወልዚቃ بعضه ببعض كفيل بكفيلو يتياذ يتጠጋጋ ሆኖ رص يتشጋገገ ጥጥቅ ያለ ሆኖ ማለት ነው رص بعضه ببعض كفيل بكفيلو يتጠጠቀ ሆኖ ምንም ክፍተት ሳይኖር ማለት ወልዚቀ بعضه ببعض كفيل بكفيل يتياذ ሆኖ ማለት መነካካት فليس فيه فرجة ምንም ቀዳዳ ሳይኖር ولا خلل ጉድለትም ሳይኖር አንተኛው አንድ ወደ ኋላ አንድ ወደ ፊት ከሆነ ከፊት ያለው ጉዳል ከኋላ ያለው ያመልጥ ነው ማለት ነው የሚነሱ ጉዳ እንደዛ ነገር የለም ፍለፊት ሁሉ ባሁን ዘመን ላይ ምንድነው ባሁን ዘመን ላይ ምንድነው كأنهم بنيان مرصوص لكن ده تدردر بلوكيت هونو رص هونو تايزو تتقلقو وينم تتجاجتو يواغالو مالك لتمدبو ببوتا مالك من مالك نو دزي مسمر ثبتو نو مكيرو باهونتا وليس هناك الان نحن لا نجاهدهم بالصيف ولكن نجاهدهم بالرصاص او بالصاروخ والبندق فلذي باهونتا اكدمو من مالك نو كأنهم بنيان مرصوص በሐሳብ ደረጃ ተስማምቶ ኺላፍ ሳይፈጥሩ አንድነት በቃ እንደዛ ካለ ሰይኩኑን ሙጃሂዲና ሐቀን ወልዚቀ بعضهم ببعض እርስ በርሳቸው የተነካኩ ሆኖ ማለት ነው ሰውነታቸው ሶፍ ተርተው ፈለይሰ ፊህ ፉርጃ ምንም ቀዳዳ ሳይኖር ወላ ኸለል ጉድለትም ሳይኖር ወቀውሉህ የሚለውን ቃል እንይ ደግሞ ወሆ አላህ አልገፉሩ ልወዱድ ደግሞ ራሱን ይቻል አያት ወሆ አላህ አልገፉሩ ምህረተ ሰፊና አልወዱድ ወዳጅ ተወዳጅም ነው አላህ አልገፉር ማለት አይከፍሩ ለመግፊራ ይቅርታው የበዛ ይሆነ ማለት ነው ይቅርባይነቱ የበዛ ይሆነ በጣም ይቅርባይ ነው አላህ ይቅርባይነቱ የበዛ ይሆነ ማለት ነው አልገፉር ምህረተ ሰፊ ማለት ነው ጋፊር መሃሪ ነው ጋፋር እጅግ መሃሪ በጣም መሃሪ ማለት ነው ገፉር ማለት ደግሞ እጅግ በጣም መሃሪ ማለት ነው ሲፋቱ ሙባለጋ ወልገፍ ከፊሩ ለመግፊራ ወልገፍሩ ገፍር ማለት አስተፍሩ መደበቅ ማለት ነው ገፍር ከሚለው የመጣ ነው ገፍር ያለው ገፍር ከሚለው ፍርወ ቃል የመጣ ነው ገፍር ማለት ምንድነው ከተባለ አስተፍሩ መደበቅ ማለት ነው ተሆ ስብሃነ ተራክ የተገባው ጌታችን ይገፍሩ ይቅር ይላል ለመንታበ ኢለይሂ ወደሱ የተመለሰን አካል ይቅር ይለዋል ይቅር ይለዋል ማለት ምን ማለት ነው ከፍርወ ቃሉ ስንነሳ ትርጉሙ አይየስሩ ዙኑበሁ ወንጀሉን ይሸፍንለታል ይደብቅለታል ወየተጃወዙ ያልፈዋል አነ ኸጣያሁ ስተቱን ሁሉ ያልፈዋል ማለት ነው ይደብቅለታል ዱንያ ላይ ለሰው አላጋለጥኩም ነበር ይሄን ጉድህን እዛሬም ላይ አላጋለጥህም አይዞህ ይቅርብ ይያለ ይሏል ለጀነት ግባ ይሏል እንደዚህ ነው አላህ ይገፍሩ ማለት ይደብቃል ማለት ነው በማዕና እሱ ይርሱ ስናይቱም كثير المغفره الغفر غفر ማለት ምንድን ነው በማዕና አስተከር መደበቅ ማለት ነው መደበቅ ማለት ያንን ነገር አይየስሩ ዙኑበሁ ወንጀሎቹን እንዳለ ይደብቅለታል ወየተጃወዙ ያልፈለታል አነ ኸጣያሁ ስተቶችን ሁሉ ያልፈለታል ወፍር ማለት ይሄ ነው አልወዱድ ወዱድ የሚለውን ስንመለከት የመጣውን አያው እቺን ፈልጎ ነው አልወዱድ ያለው ነው አልገፉር ያለው ራስን ስለ ደግሞ ሲመጣለት ነው አልወዱድ ነው የተፈለገው አልወዱድ ማለት ምን አልውድ ውድ ከሚለው የተያዘ ነው ወሆ ውድ ማለት خالصል حب ንጹህ ፍቅር ማለት ነው ንጹህ ፍቅር خالصል حب ፍድት ያለ ፍቅር ንጹህ ፍቅር ሰው ስብሃነ ጥራት የተገባው ጌታችን ወዱዱን ወዱድ ነው አላህ ወዱድ ማለት ምን ማለት ነው ቢማዕና ማለትም አንሁ አላህ ይሁቡ ይወዳል አህለ ጧዓቲ የሱን ትእዛዝ ያከበሩትን ሰዎች ይወዳቸዋል ስለዚህ ወዱድ ማለት በጣም ወዳጅ የሚወድ ማለት ነው ባሮቹን የሚወድ ማለት ነው وفي ذكر هذين الاسمين بل لا دجمه وهو مودود ودود مالك بمعنى الواد مالك بمعنى المودود مالك بمعنى الواد كهنا عقاري مالك فكر ينفت مالك لأهل طاعتي أهل طاعتي يميود مالك ودات سلطة لك ودود بمعنى المودود كهنا بمعنى المسعود اسم المسعود هو كما تعلمه من هنا توداج مالك أي أنه المحبوب في قلوبي في قلوبي أوليائي ببارود في لبوت تفكري هنا جيتا مالك ولدتم الفرقات هنا وفي ذكري بمي بمزرزر هذين الاسمين إن الزخولت سموت من نجراتو الكريمين إن الزخولت تعالى لك سموت من نفعتاتو من النامنين ملو وهو الغفور على ودود الغفور مالك من مالك مهرة السفتي على ودود مالك وداد مالك مادن يميود بارود سن يميود مالك مادن إن الزخولت سموت وفي ذكري بمتأكس هذين على اسمين إن الزهولة تسموش على كريمين إن الذي تكبروا هلت سيانوش متأكساتشو مقترينيني هلتهم تأمروا أنجل ممتأكساتشو شر اللطيف سورنا جدك ركئك هنا ترقمان مسترال للزبوط علي غفر بلو على الوجود مالتو ترقمان مقترينين تأمروا ممتأكساتشو أنجل يقولن لقون شر اللطيف جدك هنا مسترال لمالتنا شر مستر لطيف سوري هنا هلا وهو يهم مالك انه الله يحب عبده فارعون يودوان بعد المغفرة يكر كالبوها لا يودوان اتفتهال بتفاتهال تيكهم جن فكرال ستهم ما يلم الله ياتفتانسو مهرت قادر رجل لتم بوها لا اند جنام يودوان سبحان الله فيغفر له يكري لهن ويحبه بعد ذلك كذان بها لا دقم عندنا فكري فتوى ليودوا عطفتها بمن جلال تيكهم كذان وچلي لا درجة جنال فتهم ميل من الله الله يعطفان ومطفات يكري لنا عندنا فكري من يسرى الغفور على وجود بند لا يتزرد ويتتقصه تلزينه قلتني وهو أنه الله يحب عبده بارون يودل بعد المغفرة يكر كالبوها لا فيغفر له يكر الوال ويحبه بعد ذلك يكر كالبوها لا اندقنا يا فكروان يودوال الشاهدو نتباتشن من هذه الآيات الكريمة كان الذكر تكبروا أن تطوط يمنا جنيو نتب شاهداتشن من دنو أن فيها عونك الرانو آيوتس إثبات المحبة محبا أصدقوال للنزل آيوتس والمودة فكر لن أصدقوال لله سبحانه قرات التجربة وقفاته وأنه الله يحب يوجد ويود يا فكرة بعض الأشخاص كفل سوى السنبت كان يودع سوال والأعمال جلجتو سنم يودع لله والأعمال جلجتو سنم يودع والأخلاق روسنا مدبار جبرا قد بالنسبة روسنا مدبار لما الله يودع فهو الله يحب يودع بعض الأشياء كفل نقراتو سنم يودع دون بعض كفل انتو كفل يودع يفترونه لا يودم الله يفترونه لا يودم لمن هذا خلق الكفار واليهود والنصارى والمسلمين ولكن يحب المسلمين ويكره الكفار فالسنة وقل يفترونه لا يودم الله يحب بعض الأشياء دون بعض كفل انتو كفل يودم نذهن الله أن فيها الزكاة إثبات المحبة محبان الرجال قلنا لله والمودة فكأي النبال من دالة نقرونا لله سبحانه يفاتن عند المودي نقرونا وأنه الله يحب يودع ويود هنا يودع بعض الأشخاص كفل سوتين يودع والأعمال كفل سراوتين يودع والأخلاق كفل سنة مقبارين يودع فهو الله يحب يودع بعض الأشياء كفل نقرات يودع دون بعض كفل بمتو على ما تقتضيه فلنتتقوم ملك حكمته البالغة آتي درسك أبابو لما تتقوم ملكو كافل يودان كافل يتعلان لمن يندز هذا الرجل هو يعلان يحكمتي فطر من صولة يتلايين ومسلموس مكاكل بتعامل من يوددان له فاني الله بقري إلا إياه الله من ستأو فكر لسوك من ستأو فكر إلا إياه حتى بين الأنبياء الله سبحانه وتعالى جعل إبراهيم خليلا له ومحمدا عليه الصلاة والسلام جعله خليلا له كلت نبيات وسبك كانت شو خليلون من؟ إبراهيم اتخذ الله إبراهيم خليلا إبراهيم خليلا بالقوات فالقرآن استرقى والنبي صلى الله عليه وسلم النبي عليه الصلاة والسلام دمه خليل نيبلوان اتخذني ربي خليلا كما اتخذ ابراهيم خليلا ابراهيم من خليل اندادرجه كله اني من خليل ادغونيال بلوال بحديثاتو ينبيو خليلنت بحديث يترغاغتنو يا ابراهيم خليلنت بالقران يترغاغتنو ان ذي ثلاث سوج بكناكو خليل ان عيسى ان موسى ان يوسف ان يعقوب ان زكريا ان الياس ان نوح في كل نبي يجياله ثلاث بكناكو خليل خليل مالك خليل مالك هي اعلى المحبه اعلى وان بقى واغلى المحبه كمحبه له يرققته قاعده درسه كذا بلا يلم نبي عليه الصلاه والسلام لو كنت اتخذ من امتي خليلا لاتخذت ابا بكر خليلا فامته خليل بيزمره ابو بكر اذ نبر ولكن اتخذني الله اتخذني ربي خليلا ان جيتنا اسكبت سبتالله لبدوس يتشلب وانا تلقوا تلقوا انا تلقوا يلب خليل على يال يفكر مهتم السنه كلها مالك يقول الشاعر لمعشوقة من الأكل قد تخلل في مثلك الروح مني وبذا سمي الخليل خليلا هدم تري سونتي وسط جبت شال لندا لتكالات لشال للا وبذا لذيهم نو هدم تري يجبع فكر نو من اللي بالو سمي الخليل خليلا خليل مخليل يستبالو لذيهم نو هدم تري يمي جبع كدم يمي كالات كال وانو وانو لب سليد على جال لفكر هو خل لا تبالو يعني لا الله بكتانو مستدو ያክቡታ ለሴትም አትስጥም ለጊያም አትስጥም ለልጅም አትስጥም ያክቡታ ዋናው የልብ ሰሌዳ ማለት ሁላ ስለዚህ እንፈሆ አላህ ይحبو ይወዳል ባዕል አሻ ከፊል ነገራቶችን ይወዳል ዱነ ባዕድን ከፊልን ትቶ ከፊልን ትቶ ከፊልን ይወዳል አላማ ተቅተብህ በሚተቀመው መልኩ ህክመቱ البالغه ጻፍ ይደረሰችው ጥበቡ فهو الله لمثاله يحب المحسنين بغوتريوچን ይወዳቸዋል ويحب المقتصدين فتحاويانين يوجدان ويحب المتقين الله اللي يفروتن يوجدتوال الله ويحب المتبعين لرسوله محمد صلى الله عليه وسلم نبينا عليه الصلاة والسلام يتكتلوتن يسوت يوجدتوال يوجدتوال نبينا يتكتلو لمن إن كنتم تحبون الله قل إن كنتم تحبون الله فاتبعوني يحببكم الله إن اتبعتم نبينا محمد عليه الصلاة والسلام فسنكون محبوبين عند الله الله زند تفكر انه نال النبي يادرغواچون يطيق استاكيه يششوتن يششن استاكيه يادرغوتن كادرن هذا هو الاتباع هذا هو الاتباع حقا من اراد ان يكون محبوبا الى ربي فليتبع نبيه محمد عليه الصلاه والسلام بقى ليلى غودانا امراچن يله ليلى امراچن يله حتى راس اذا كنا متبعين للرسول نبيون تكتاي كون من نونال محسن نونال نبيون تكتاي ከተከተል ምን እንሆናለን ሙተቂን እንሆናለን ነብዩን ከተከተል ምን እንሆናለን ሙክሲጥን እንሆናለን ምክንያቱም አንነብዩ ሰለላሁ ዐለይሂ ወሰለም በሃደ ጠሪቀ በነብዩ ጎዳና ላይ ነው ሁሉ ፍትሃዊነት የሚገኘውና ስለዚህ ወይሁብ ሙተቢዒና ለረሱል ሰለላሁ ዐለይሂ ወሰለም ነብዩን የተከተለንም አላህ ይወዳል ወይሁብ ሙጃሂዲ የሚፋለሙትንም ሰዎች ይወዳል ብሏል አላህ ፍትሃዊልስ በጎዳና ላይ የሚፋለሙትንም አላህ ይወዳል ወይሁብ ተዋቢን ተዋቦችንም አላህ ይወዳል والمتطهرين لنصحانوشن ما الله يودع شوان توابوش كاتا فتفاتي من ملت الله تواب جبال من مالتنا الله تواب والعبد تواب ما هو لماذا سمي الله توابا الله لمن تواب جبالا لمن تواب تقال الله مريف سلام نفس بارا لمن تواب تقال تواب مالا تواب مالا من مالتنا ከጥፋቱ ስለሚመለስ ከጥፋቱ ስለሚመለስ ባሪያ አላህ ለምን ተዋብ ተባለ ከጥፋቱ የተመለሱትን ሰዎች ስለሚቀበል አልሙተጠሂሪ ንጹሃን የሚወዳቸው ንጹሃን ከምን የጸዱ ማለት ነው ምን الشርክ ወልቢድዓቲ ወልኩፍ ወልማዓሲ وفيها እጅታውን ቀራናቸው አንቀጽ እስባተ المحبه محبان አረጋግጠናል من الجانبين ከሁለቱ ማጣጨው المحبه ይተረጋገጠው ከሰው ወደ አላህ ብቻ አይደለም ከአላህ ወደ ሰው ብቻ አይደለም የሚመጣው ከሁለቱም ፍቅር አለ ሰዎችን ጌታቸውን ይወዳሉ አላህን ባሮቹን ይወዳል ሙህሲኖችን ይወዳል ሙተጠሂሮችን ሰዋቦችን ሙጃሂዲኖችን ይወዳል ምን አልጃኒበይን ከሁለቱም ጎሳማ ከሁለቱም አጣጣ ማለት ነው ወፊያ እቀራነው አንቀጽ እስባተል መሐባ መሐባ ተረጋግጦልናል ምን አልጃኒበይን ከሁለቱም በኩል ከሁለቱም አጣጣ ጃኒብል አብድ ከባሪያም በኩል ወጃኒብል ረብ ከጌታም በኩል ያኒ ማለት ጎን ማለት ነው ከዛ አጣጣ ከዛ በኩል ማለት ነው ለምሳሌ ምን ብሎናል ይحبهم እሱን የሚወዳቸው ويحبونه انكم يمودتن ابوتاو لا ينفكال انانته بتخمسوا مانن ما تكون مراتاتكم انت بلوش النكر كولتي ما تفاجا فرغالصال ليلا ان كنتم تحبون الله ونتا الله ان متودو كهنا فتبعوني اني النبياتكم تكتلوا بلاتكم يحببكم الله مقرشا لا يوتيتو الله يوداتكم حلنا بلاتكم ስለዚህ አላህን የምትወዱ ከሆነ ነብዩን ተከተሉ ነብዩን የተከተለ አላህን ይወዳል ማለት ነው ስለዚህ ደግሞ አላህ ይወደዋል ማለት ነው ከሁለቱም አጣጫ ነገር ተረጋግጠው ልብሽማል ፈዚዛሊከ በዚህ አንቀጽ አሁን በቀራናቸው አንቀጾች አረዱ መልስ ተሰጥቷል አላመነፈል መሐባ መሐባን ውድቅ ባደረገ ሰው ላይ መሐባ ይነልጃኒበይ ከሁለቱም አጣጫ ፍቅር የለም ብለዋል ከልጀህሚየቲ ወልሙዕተዚላ ጀህሚያና ሙዕተዚላዎችን ይመስል ተውላቸው ራሱ አጂብ ነው ስላውስ እንከተተውል ነው ተውል ይፈጽ من الجانبين ከሁለቱም አቅጣጫ ፍቅር ነገር ብሎ ነገር የለም ሰውም አላህን አያቀውም እንዴት ይወዳል ማታቀው እንዴት ይወዳል ለምን ይሉ من العجب አላየውም ያላየው ወገነት ይነፍቃል በቃ ምን ማላየው ማታቀው ምንም ይሉ አላህ ሰዎችን ይወዳል አይ እሱም አይወድም ለምን ከወደደ እኛ ሰው እንደምንወዳም ታየውንብናል እሱም አይወድም ሰውም እሱን አይወድም በቃ ዝም ብለን እንተዳደራለን አዞናል እንፈጽማለን እሱ ደግሞ ለዛ ከፍያ ይፈጣል እንጂ መሐባ የሚባል ነገር አይሰራም ብለዋል ከሁለቱም አጥጫ ነው ውስጥ ያደረጉ ማንና ማን የሚባሉ ግሩፖች አልጀህሚያቱ ሀ አልጀህሚያ ሄጀዱ አህባሽ ካባቱ ሰአትኩን ክርማያት ክርማያታቸው ነው ባይዶሎጂ ፈቃሉ እንደሃሉ لا يحب አይወደድም ولا يحب አይወድም አይሰርፍዩት ታሳውፋቸው لا يحب ولا يحب شكرنا فتاسي ومن دون مصادق بس عنده كان عنده ولا يحب ما من دون معلوم له مجهول معلوم له ولا يحب معلوم مجهول مجهول ايوددم باسيف ادرغات تترجم الله لا يحب ايوددم باسيف لا راسه اصلا من تتكلم له هذه هي نفي للاستقبال من الاسماء لا يحب ايوددم باسيف ولا يحب ايودم باكتيفو اكتيفو هنا يا الله باكتيفو هنا ደግሞ እሱ አይወደድም ማለት በሌሎች በባሮቹ ማለት ነው ገልጽ ነው لا يحب ايودم ولا يحب ايودم ብለዋል واولو اولو ተመዘዙት ቀየሩ محبه العباد له ባሮች እሱን ማስቀራቸውን የሚለውን ትርጉም እንድብለው ነው ወሰደ واولو تاويل አደረጉ ቀየረው ተረጎመ محبه العباد የባሮች ፍቅር له ለጌታቸው ያላቸው ፍቅር ባሮች ምን ማለት ነው አሉ? ዲማዕና መሐበቲም መውደድ ማለት ነው አሉ። ምን? ኢባደተው የሱን አምልኮና ወጧዓቱ የሱን ጧዓ መውደድ ነው እንጂ ጌታን ይጣቁትና ይወዳሉ። በቃ ፍቅር ማለት ይሄ ነው ብለው ነው ተረጎመ። አያችሁ? በጣም ይመስላል ያአላህ ያአላህ ምትገርምት ይመስላል። አላህን መውደድ ማለት አሉ። ባሮች ጌታቸውን ይወዳሉ ማለት እሱን ይወዱታል ማለት አይደለም ይጣቁታል። እንዴ እሱን ወደዱ ማለት የሱን ጧዓ እና የሱን ኢባዳ መውደዳቸው እሱን ይወዳሉ ማለት ይሄ ነው አሉ። ላይ አክረም ይስባ በጣም ሽባው ስምተከካባባል ነጥቁ። ወላኪን ምን አለ መሰላችሁ? አላህን ማየት አለማየት አይደለም ለኛ የዋለውን ውለታ እንመለከት። ምንም ሁለት ምድር ሁለት እጅ አይንም የሌለው አለ። እዚሁ መካከል ደግሞ የሆነ ነገር ያገኛል። በጣም ሙሉ ሆነ በሰላም እየተንቀሳቀሰ ይሁን ወለታ የዋለን ጌታ ባህሪውም ተነግሮ ሁሉ ነገር ተነግሮ ከከይፈላኑ ህግ እንዴት አንወደው እሱን ከመውደድ ይመደባል ማለት ጣውን መውደድ እሱን የመውደድ ምልክት በቃ ምልክት ነው እሱን የመውደዳችን የማስቀራችን ምልክት ምን ማለት ነው ጣውን መውደድ ነው ናአም አው ነው ምልክት ነው እሱን ለመውደድ እሱን የመውደድ ምንነሻችን ግን እኛ ላይ የዋለውን ወለታ በህስ እናድርግና ስናጠና ስንመለከት ፍቅር ይይዘናል ወደሱ እንዞራለን ወደሱ ሲጀም ያባባ ነገሩ እና ጋር ይችላል ይችላል واولو واولو ተመዘው ታልቀይረውታል ቀይረዋል محبه العباد له ባሮችቱን ይወዱታል ማለት አሉ። بمعنى محبتهم عبادته بمعنى محبتهم مودداቸው ነው عبادته የጌታን አምልኮ ወጧዓተው የጌታን ትእዛዛት መውደዳቸው ነው አላህን ይወዳሉ ማለት ومحبته للعباد እሱ ደግሞ ባሮችን ይወዳል ማለት بمعنى احسانه اليهم للناس ولتا موالين واثابتهم للناس اجر كفيا مسطتنا ونحو ذلك يهن يمثل ملككم ديت እንደሚመስል ሰዎች ጌታቸውን ይወዳሉ ማለት የሱን ተዛቢ ያከብራሉ ማለት ነው እሱ ደግሞ እነሱን ይወዳል ማለት በሰሩት ስራ ክፍያቸው መስጠት ማለት ነው። ተገበናል አይመስልም? ቁጭ ቁን ራስ ቁጭ ነው። ግን ፍሬ ፍሬውን እየተናገሩት ፍሬው ነው በፍሬው አንላጊ እሱ ባሮችን ይወዳል ማለት ኢንላላህ ይሰብል መስኪን ማለት ክፍያ ይሰጣል። ከወደደ የወደደ አካል ምን ያደርጋል ማለት ነው? ፍሬውን ይሰጣል ያሳያል ማለት ነው። እነሱ ፍሬው ጫፍ ላይ ነው የመጡት። ለምን መሰላችሁ የተደበቁት? ለዚህ መሐባ የሚባል ነገር እኛ ጋር እንዳይመሳሰል ብለው ፍሬዋን ጫፍ ላይ ያለው ውጤቱን ብቻ ነው የተናገሩት። መጀመሪያ ይወዳል ባሮችን። አላህ ባሮችን ያፈቅራቸዋል ይወዳቸዋል። የኔ ባሮች ይላቸዋል ያ ኢባዲ እናንተ ባሮች ሆይ ይላል። መጨረሻ ላይ የዚህ ፍቅር ውጤት ደግሞ ምን ይሆናል? በሰሩት ስራ ከምታ ያደርግባቸው ክፍያቸውን ይሰጣቸዋል። የምትወደውን አካል ግብዣ ትጠራዋለህ ወይ ትጋብዘዋለህ ሆነ ነገር ታደርግለታለህ። ሀከዳ ጀነት ይጋብዘናል ማለት የፍቅር ውጤት ነው። የመሐባ ውጤት ነው። ከመሐባ በኋላ የሚገኝ ፍሬ ነው። ፍሬው ላይ ሄዶ ነው እነሱ የነገሩን ሱባ ለመለከት ነው። ወሃዛ ይላሉ ሸኹ ተእዊሉን ባጢል ከንቱ የሆነ አተረጓጎም ነው። ከንቱና ብልሽ የሆነ አተረጓጎም ነው። لأن مودته يجتاشن فكر ومحبته ودته سبحانه راتي تجبوا جتاشننا وتعالى لهجالي هونو جتاشن فكرنا ودته لعباده نباروسي لأنه ودته على حقيقتهما بجلس براسو بجهاد من ترجمه بأولته وانقوضا مياس ردونه مجمرا من الردو مجمرا إن عجرنا أن نروسي إن يمددنا يسنطع موجداتنا أن نروس يفكراتنا ملكت يسنطع موجدنا نعم السوني موجداتنا ملكت እስከ ምን እንደዚህ ሆነ? ان المحب لمن يحب مطيع افكاري لما يفكروا اكل من جدن ታዛኝ ነው ፍሬው ማለት አፍካሪ لما يفكروا اكل ታዛኝ ነው። እሺ አለ ወሰለ ቁም እሺ ቁጭ በል እሺ ተኛ እሺ ሁሉንም እሺ ነው የምንለው። ስለዚህ وهذا تأويل باطل لأن مودته يجتاشن فكر ومحبته ودته سبحانه وتعالى تراك التجبه وجتاشن لعباده باروشن يوداتش والمالات على حقيقتهما بأونتهم من ترقمه الله يودان او يودان يودان او إنا سوم يودان سلزل المسا السلب بالنقون وببهري من نادلكم من الدرج إن السكو هيش الشكنا فريوني من نبرون من نشاون تلو فريوني نقرون لمن دلو إن دا المسا السلنا ماذا نقول مكرر نخلق الناس يحبون على ما يليق بضعفهم والله يحب على ما يليق بجلاله سوي كديك متى تشو غير بالمهير ملكو ودالو الله كل اله حيال متى غير بالمهير ملكو يودال يودال على حقيقه ما جهاد عربيه بما يفردوا بكام من نردوا الله بحري لا اي ملون عقيده الوصيه ما يفردكشني الله بحري لا كمتى አረብያውን ፍለጊት የሚያፈርደውን ተተረጉምና ባይሆን ሰው ጋር አይነካሰልም ነው ማለት ያለበት። በጣም ተንቀቃቂ አድርጉ። እዚህ ላይ ነው አህባሽ ትርምስ ውስጥ የገባችሁ ጀሚያ ሙዕተዚላ ላይ የሚባል ነገር ቀውጥ ያፈለው በዚህ ነው። ሻዕሪያ ማቱሪዲያ የሚባሉት ወጥተዋል አፈንግጠው በዚህ ነው። ይመሳሰልብናል እያሉ ተውል ውስጥ እየገቡ ነው። እነ ያስጠነቀቋል አለ ሐቂቀቲ ማን የምትተረጉሙ አለ ለሐቂቃ ነው። አላህ ስለ ባህሪው እንቆቅልሽ ወይንም ደግሞ ሰምና ወርቅ ፈለጡ ሰንጥቆ ወቋል አለ። ከካፊል ለፊት የሚገባ ነው በአረብኛ ሙቢን ነው የነሳው ቁርአን ነብዩ አለይሂ ሰላቱ ወሰለም አለ። ምንድን ምን ላክ እና ማን ነው እኮ እነሱ እኮ ይሄንን እኮ ነው ያሉት። እዚህ እነሱ ያሉትን እኮ ነው የነገሩ ሸኹ ሙዕተዚላና ጀህምያዎች ወአወሉ ማለት እኮ እነሱ ናቸው። ወአወሉ ማለት አወሉ ማና ማን ጀህምያና ሙዕተዚላው ተውል አደረጉ መሐበተ ልዒባድ ለሁ ቢማአና መሐበቲን ዒባደቱ ወጣዓተሁ ብለው ተናገሩ። የጀህምያዎች እኮ ነው ሁለቱ ተውል የቀራ ነው ከላይ የቀራ ነው። አላ ሐቂቀት ይማነው ለምን እናንተ ሰመር ላይ ትሄዳላችሁ ለምን ይሄን አደረጋችሁ ስላቸው ይመሳሰልብናል መጀመሪያ ማዕቅ ላይ ሆኑት እኮ ሲነስ ዳይሬክት ያላህን ባህሪ ምን ተረጉም ከሆነ ከሰው ጋር ይመሳሰልብናል የሰው ልጅ አጅር መስጠት አይችልም ወይ ብለን ነው እኛ የምንሰጣቸው። አሁንም ራሱ መልሱ ማዕቅ ላይ ሆኑት ጀምያና ሙዕተዚላዎች ማዕቅ ናቸው። ማዕቅ ማለት ያላህን እንትን ሲፋ ባህሪ ላይ ያለን ትርጉም ራቁቱን አስቀርተው ሌላ ትርጉም ሰጥተውታል ታሪፍ አድርገውታል። ታዕቅል ካደረጉ በኋላ ታሪፍ አድርገዋል በሌላ ተውል አድርገው ተርጉመዋል። እኛ ለምን እንደስ ታደርጋላችሁ ብለን ጠይቃቸው አይ ይመታሰላልና ነው ሪዝን እኮ አላችሁ የሚሉበት ለምን ልታውላላችሁ ስላችሁ አይት ለዚህ ከተረጎመ ሰውን ይመስልብናል አላህ ይወዳል ካለ ሰው ይወዳል ስለዚህ መዋደድ የሚባል ነገር ይመሳሰልብናል አሉ። አሁንም ራስ እኮ ፈሩ ምን الحر وقعوا في النار ይሏቸው እኮ ለዚህ ነው እናንተ አሁንም ማህባተ ሰው ይመሳሰልብናል ብላችሁ ሸሻችሁ አላህ ይወዳል ማለት አጅር ይሰጣል ማለት ነው። የሰው ልጅ የሆነ ሰራተኛ ሰርቶ አጅር ይሰጣል አይደል እንዴ? እንደውም ሁለት ጥፋት አጥፋችሁ አንደኛ መጀመሪያ ትክክለኛ ትርጉም አይደለም ማለታችሁ አንድ ጥፋት፣ ሌላቸውም ደግሞ ሌላ ትርጉም የማይሆን ነገር ማምጣታችሁ ሁለት ጥፋት። ለዚህ ነው ፈሩ ምን الحر ከሐራራቸው ወቀዑ في النار እሳት ተቀላቀሉላቸዋል። አደገኛ እንት ነው። ስለዚህ አለ ሐቂቀት ይሄ ማነው የምንረዳው በእውነታው ጋር ትልቅት ባለው ትርጉም ከማያልቁ በጀላሊስ ከሐያሉ ጌታችን ጋር ከልዕላ ሐያልነቱ ጋር በሚሄድ መልኩ ይወዳል ይወዳል የሰው ልጅ ይወዳል ሲወድ ወይ ሊያለቅስ ይችላል። የሰው ልጅ ወይ የሚያደርገው ነገር ያጣል። የሰው ልጅ መድረሻ የለውም። የሰው ልጅ ወድ በጣም ደካማ ነው ወይ ከጥቅም ጋር ነው ያ ነገር ከቀረበት የሆነ ነገር ይደርስበታል ጉድለት ናቂስ ነው የሚኛ ፍቅር የሱ ግን ከኛ የሆነ ነገር ፈልጎ አይደለም እኛን የሚወደን መውደድ ስላለበት የህክመት ብቻ ነው የሚወደን አላህ ለልህክማ ለልህክማ እንጂ አንዳችን ላይ ያንዳችን ተጽኖ ስላለበት አይደለም። እኛ ግን ሰውን ስንወደው የሆነ ጥቅም አለ መስሎናል። ከታኢል ሲፋቲ እንደ ሌሎች ባህሪያቶቹ ለይሰታ አይደሉ ማህባና መወዳ ከመወደቲ እንደ ማፍቀር ወማህበቲ አልመخلوق እንደ ፍጥረታት ማፍቀር እንደዛ አይደለም ፍቅር ለይሰ ከመወደቲ እንደ መውደድ እንደ ማፍቀር ወማህበቲ አልመخلوق እንደ مخلوق ማህባ አይደለም እሱ ማህባ ይለያል አይመካከል። አላህ ይወዳል አው ሰውም ይወዳል አው የሁለት መውደድ ግን አይመካከል። አምስት ይካል አለይሳ اثبات اتصافه بالرحمه والمغفره سبحانه وتعالى سلام فطرن باشو نقابلنا تكاتفل نقابلك ثلاث دقائق اثبات اتصافه جهتاكن مجلسه بالرحمه باذنك مجلسه عاينه ينياك باذنك مجلسه والمغفره بيقرب عينك مجلسه እናያለ ስብሃነ ጥራት የተገባውና ወታላ ለልሃያል የሆነው ጌታችን በምንና በምን መገለጹ ቢራህማ በእዝነት ወልመግፊራ በይቅርባይነት ወቀውሉ ታኢሂን ቃልኒ ቢስሚላሂ الرحማን الرحيم ኢላ ለምሳሌ ቢስሚላሂ الرحማን الرحيم ቢስሚላሂ በአላህ ስም الرحማኒ ሩህሩ አዛኝ በሆነው ጌታና الرحيمኒ እዝነቱን ወደ ፍጥረታቱ ወደ ፈለገው አካል አድራሽ የሆነው ጌታ በዚህ ስም እጀምራለሁ እንላለን። ይቺን አያ ያመጣ ስለምንድነው الرحمن الله رحيم يبالال الرحمن رحيم الرحمن معناته ابن القيم مندنال الرحمن معناته عزاني بظاهره عزاني معناته رحيم معناته ደግሞ እዝነቱን ማድረስ የሚችል ማለት ነው ወደ ፍጥረታቱ አይልሙሲል ورحمته الى من يشاء من عباده ከባሮቹ ወደ ፈለገው አካል እዝነቱን የሚያደርስ ማለት ነው። الرحمن معناته ራሱ عزاني ማለት ነው። هذه صفه متعلقه على ذات الرب ጌታችን አካል ከዛት ጋር የተያያዘች ባህሪ ነው። ለምሳሌ ከዛት ጋር የተያዘ ባህሪ ማለት ብቻውን ወጥቶ የማይታይ ነገር ወደ ሌላ ሲሄድ የማይታይ ጥቁረት፣ ቅላት፣ እርዝመት፣ ቅጥነት የምትለው ነገር ራስ ዛት ጋር የሚያያዝ ነገር ነው አይሄድም። ይሄ ሲፈተን ዛት ይያ ይባላል እንደዛ አይነት የአካል ባህሪ ነው የሚባለው የዛት ባህሪ ይባላል። الرحማን ነው ጌታችን ቢዛቲ ቢዛቲ አዛኝ ነው እንላለን። رحيم ነው ማለት የተደጋገመው አይደለም። الرحማንም አዛኝ رحيمም አዛኝ ምንድን ነው ልዩነቱ? الرحማን ማለት አዛኝ ጌታ ማለት ነው። رحيم ማለት ደግሞ እዝነቱን ወደ ፍጥረታቱ የሚያደርስ ጌታ ማለት ነው። ስለዚህ እዝነት የሚባል አለው ማለት ነው ጌታችን الرحمن الرحيم ربنا جئتنا وسعت كل شيء على من ሁሉ رحمه باذنك አካበዋል وعلما باوقتنا አካበዋል ማለት ነው። ربنا جئتنا وسعت كل شيء ሁሉንም ነገር አካበዋል رحمه باذنك وعلما باوقتنا አካበዋል باذنكም አካቦታል الله ሌላ ዝልዝሉ ላይ ስንመጣ ሞር እናብራራለን ኢንሻአላ። ወካነ ነው አላህ ቢልሙእሚኒን ተባህሪው ለአማኒያን ለሙእሚኖች ነው ረሂማ አዛኝ ሩህሩህ ነው ጌታችን አዛኝ ነው። ወካነ ቢልሙእሚኒን ረህማና አይባልም በሙእሚኖች ረህማን ነው አይባልም። ረህማን ማለት አዛኝ ማለት ነው የራሱ ባህሪ ነው የራሱ መገለጫ ነው። ረሂም ማለት ነው ወደ ሙእሚኖች የሚመጣው። وكان له بالمؤمنين بأمانيات لأمانيات رحيمة إذنت يالله جيتانا للا آيو من الال ورحمتي يعني إذنت وسعت كل شيء كلنا من نجر أكبال لكلال إذنت كلنا من نجر أكبال لك عندهم سبقت رحمتي غضبي كقطعي إذنتي قدمو دفع للا الله የጌታ እዝነትና የጌታ ቁጣ ከላይ ይደለቀቁ ማንኛው ነው ቀድሞ የሚደርሰው ማንኛው ነው የሚደርሰው እዝነቱ ነው ሱብሃንአላህ እዝነቱ እንደዚህ ነው ማለት ነው ጌታችን እዝነት ሰፊ ነው ወራህመቲ የኔ እዝነት ወሲዓት ኩል شئ ሁሉንም ነገር ተፈታለች ማለት አካባለች ማለት ነው ተፈታት አለ ሌላ አያ ከተበረብኩም ጌታችሁ ወጥተነ አላነስ በራሱ ላይ ደነገገ አርህማ እዝነትን በራሱ ላይ ደንግጓል ማንንም አሶጅቦበት አይደለም ማንንም አዘን አለብህ ብሎ አዝጎት ሳይሆን ከተበረብኩም ጌታችሁ ወጥተነ ጌታችሁ ጻፈ ወጥተነ አላነስህ በራሱ ላይ አርህማ እዝነትን ወጥቷል አላህ ያዝና الله يعزنا وهو جيتاچو الغفور مهرته سفتنا الرحيم اذن اذنتونو دفطرتاسو يميادرس جيتانو فالله ليلا ايا دغمو منيلان فالله الله خير حافظا بتبقى بكل اسو يتشاننو يلالو نبي الله يعقوب نبي الله يعقوب لجوتن انتنان لجاچون بنيامين ويتنيشون يوسفن يوسفن ستايشوف قطا አሁን እንኛው ልጅ ስጠን የደቁ ንጉስ ይዛችሁ ካልመጣችሁ ፈላከ ይለለኩም እህላታገኝም ከኛ ገበያ ተብለናል እና ስጠናል ላላ በቃ እንጠብቀዋለን ችግር የለም ትሏቸው ወሃል አመኑኩም عليه الا كما امنتكم على اخيه من قبل فالله خير حافظ ከጠበቃ በኩል እናንተ ታትሆኑ فالله الله خير حافظ በጠበቃ በኩል እየተሻለ ነው ወሆ አላህ ጌታዬ አርሃሙ الرحيم ከአዛኝ ሁሉ የበለጠ አዛኝ ነውና አርሃም ያለው ተፈላጊ ዲግሪ ነው አርሃም እጅግ አዛኝ ነውና الرحيم ከአዛኝ ሁሉ የበለጠ አዛኝ ነውና የሱ እዝነት ይበልጠኛል ይሻለኛል አለ ነብዩላህ ኢብራሂም ነገ ዝርዝሩን እናያለን ሰላም አለይኩም ወራህመቱላሂ ወበረካቱ